ሊባኖስ ውስጥ የራስዋን ህይወት አጥፍታለች የተባለችው ኢትዮጵያዊት ጉዳይ እያነጋገረ ነው። በሊባኖስ የኢትዮጵያ ቆንስላ ጀነራል አቶ አሳመነው ደበሌ ዛሬ ኢትዮጵያዊቷ የተኛችበት ሆስፒታል ሲሄዱ ህይወቷን እንዳጠፋች እንደተነገራቸው ለዶይቼ ቬለ አስታውቀዋል። የኢትዮጵያዊቷን ጉዳይ የሚከታተሉ በዚያ የሚገኙ የኢትዮጵያ ማህበረሰብ አባላት ግን አሟሟቷ በትክክል መታወቅ መጣራት አለበት እያሉ ነው። ሁለቱን ወገኖች ያነጋገረው ነብዩ ሲራክ ተከታዩን ዘገባ ልኮልናል። በሊባኖስ የኢትዮጵያ ቆንስል ጀነራል ዋና ኃላፊ የሆኑትን አቶ አሳመነው ደበሌን ስለ ዓለም ድቻሳ ድንገተኛ አልፈት አናግሪያቸው በሰጡት መልስ እንዲህ ብለዋል። ቀጥታ ወደ ሆስፒታሉ ሄደን የሆስፒታሉን አስተዳደር እና ሐኪሟን አነጋግረን ከሌሊቱ 10 ሰዓት ላይ እና 11 ሰዓት ላይ ነርሶች ጎብኝቷታል፣ አይቷታል። 12 ሰዓት ሊነጋ አካባቢ የመስኮት ብረት ላይ ራሷን አንቃ ነው እንደዚህ ሆነችው ነው የሚሉ። እኛ ለማመንም አንችልም እንዲህ አይነቱን ነገር በሐኪሞቹ እየተባለ ይሄ ነው ያለው። ግን ኦፊሻል የሆነ አውቶፕሲ ተደርጎ ገና የፖሊስ ምርመራ እናንትኑ ኦፊሻል ያልወጥ ወደ ሊባኖስ ቤሩት በመደወል ጉዳዩን በቅርብ ይከታተሉ ከነበሩት የኢትዮጵያ ኮሚኒቲ ኃላፊዎች መካከል ወይዘሪት መሰረት ወርቅና አናግሬያቸው በሰጡኝ ምላሽ እንዲህ ብለዋል። ጥሩ ሁኔታ ላይ ነበረች። ለውጥ ሁሉ ነበረ። ብድር እንዳለባት አስረዳችኝ። ባሏ ልጅቷን እንደቀማት ምናምን ነገረችኝ እና በዛ ጉዳይ እንደተጨነቀች ነበረ ማቀው። አይዞሽ ብያት ለዛሬ ልብሶች ምናምን ይዤላት እንደሚሄድ ነግሬ ተለያየን። በጣም ደህና ነበረች። ግጭታቸው ምክንያት ለዛ ሁሉ ድብደባ ያደረሳት ምንድን ነው አለች። ግጭታቸው ምክንያት ቤት የመቀየሩ ሁኔታ ነው። ነበረችበት ቤት ወደ ሌላ ቤት እንድትቀየር አልፈለገች። ፈለገችው የመጀመሪያውን ቤት ነበረ እና በዛ መሀል ላይ በቃ ጮኸብኝ ምን አለኝ እና ከዛ በኋላ ማረገውን አላወቅኩም። ምን እንደማደርግ አላውቅም አለ። በተመሳሳይ ሁኔታ ያናገርኳቸው ኢትዮጵያውያን በበኩላቸው በዓለም ድቻሳ ያልተጠበቀን ህልፈት ሊያምኑት የሚያሳዝን ምን እንደሆነ ገልጸውልኛል። የልጆች እናት ናት። ደግሞ ልጆች ጥራ ነው የመጣችው። ያኔ ቢመቻት ሀገር ትፋት በጣም ሁለተኛ ነገር የኢትዮጵያ መንግስት ይፈታው እና ለሚመጡት አደጋ ምን ነው የፊሊፒን መንግስት ካፈተ በደን አድርጎ የእኛ መንግስት ለምንድን ነው የማይችለው? ይሄንን ያ ሁሉ ግፍ ከተፈጸመባት በኋላ አገግማለች ተብሎ በተነገረ ማግስት በዚች ልጅ ላይ በትክክል የሆነውን ለማወቅ በሊባኖሳውያን ሊሰጥ የሚችለው መረጃ ነጻ ይሆናል ብሎ መጠበቅ ሞኝነት ነው በማለት የኢትዮጵያ መንግስት ችግሩን ለመቅረፍ ዘዴ ይፈልግ ዘንድ ጠቁማለች። አገራቸው እነሱ ናቸው ተሰሚነት ያላቸው። በምን እንደሞተች እንዴት እንደሞተች በምን ይታወቃል? ሕክምናውን ፖርጅድ ማሰራት ይችላሉ። ራሷ ሞተች ይላሉ። የፈለጋቸውን ማድረግ ይችላሉ። ራሳቸውን ነጻ ለማድረግ የሌላ ሀገር ኤምባሲ አይገባኝም። ደህና ነገር ሰርግ የኛ ኤምባሲ አፍቃ የሌላ ሀገር ኤምባሲ አንዴ አዘጋ። ደህና ነገር ተፈራርሞ በደህና ነገር ብር ያመጣል። እየሰሩ ነው አይደል? ፊሊፒኖች እየሰሩ ነው። ኤምባሲ ለምን እንደዚህ አስተካክሎ አይከፍተውም? በሌላ በኩል ከሚመጡ ህገወጥ ከሚመጡ ኃላፊነት ያስደመቀ ኢትዮጵያ መንግስት ምን አደረገ? ቪዛ ከለከለ። ምክንያቱ አለቀ ማለት ነው። ቪዛ ተከለከለ ማለት ነው። ኤምባሲ አሁን ጥሩ ነገር ሰርቷል። በመጨረሻ ወቅት የጠፉ ልጆች ነበሩ። ሰብስቦ ያለ ምንም ቅጣት ወጥቷል። አሁን ከሁለት ወር በፊት አውጥቷል። ጥሩ ጎንም አለ ኤምባሲው። ከጥሩ ጎኑ ደግሞ አቅም ደግሞ አሁን እንደዚህ አይነትም ይከራከራል ይሄዳል እስር ቤት አውቃለሁ። ግን ከዛ በመዘጋቱ ብቻ ነው እንጂ ትንሽ በዚህ ይከራከራል። አዎ ዓለም ድቻሳ ወደ አእምሮ ሆስፒታል ከገባችበት ቀን ጀምሮ ሁኔታውን በቅርብ ትከታተል የነበረችው እህት በበኩሏ በድንገተኛው መርዶ የተሰማትን ጥልቅ ሀዘን በመግለጽ የአእምሮ በሽተኞች ቦታ ውስጥ እንዴት ነው አንድ ሰው ራሱን ሊያጠፋ የሚችለው? ምን አይነት ሆስፒታል ቢሆን ነው ልጅቷ ራሷን ስታጠፋ እንዴት እንደሆነ ኢንፎርሜሽን ጠቅላላ የስችለን? ኢምባሲያችሁ እኮ አልቀበላ ስላለ ነው እንዲ የሆነችው። በጣም ብዙ ነው ችግሩ። መፍትሄ ይፈልጉልን። ሳፖርት ማያደርጉን ከሆነ ደግሞ ቢሮቸውን ዘግተው ወደ ሀገራቸው። ከቆንስል ጀኔራል አሳመነው ደበሌ ጋር ባደረግነው በዚህ ውይይት ቆንስል መስሪያ ቤታቸውና እንዲሁም የኮሚኒቲው መስሪያ ቤት እያደረገ ስላለው እንቅስቃሴና ኢትዮጵያውያን በቆንስል መስሪያ ቤቱና በኮሚኒቲው ዙሪያ የሚሰነዝሩትን ወቀሳዎችን በማንሳት ጠይቄያቸው ሲመልሱ እንዲህ ብለዋል። የተከላከልን እኮ ነው። ስንቱን ሲዝ ነው እኮ በየቀኑ እኮ ነው በየቀኑ ነው የሚጥሉብን እኮ። በሺ የሚቆጥሩ ዜጎችን አይደለም እያዳን ያለ ነው። ከሌሊት እና ቀን እንቅልፍ አለን ወይ ያለውን ሁኔታ እግዚአብሔር ብቻ ነው የሚያውቀው። በእውነት ሰውየው መጥቶ ጥያቄውን ሲያቀርብ ሐኪም ቤቱ ሰዳት ከማለት ለምን በእናንተ በኩል እንድትሄድ አላደረጋችሁም? ለማሳከምም ሆነ ለሌሎች ነገሮች የተመደበ በጀትም የለንም። ምንም ነገር የለንም። እንዲያሳክሙ ነው የምናደርገው። እኛ ደግሞ እየተከታተል ይሄ ትክክል መታከሙን ነው የምንከታተለው። የኔ ጌታ። ለጀርመን ድምፅ ራዲዮ ነቢዩ ሲራክ ከሳውዲ አረቢያ። ኬንያ